الرحيم. الحمد لله رب العالمين، والصلاة والسلام على رسول الله صلى الله عليه وسلم، أما بعد. السلام عليكم ورحمة الله وبركاته. يدارن آكران تمرتاچنن بمكتل بزيبال لفو سامنتاتوش ييوم القيامان تنانشوش ملكتوش سنناك ويتا النبر بزارة ولتنجدي ከትናንሹ የቂያማ ምልክቶች የመጨረሻ የሆነውን የማህዲን መልአክ በማየት ወደ ተላልቁ የቂያማ ምልክቶች እንተላለፋለን ማለት ነው። የማህዲን መልአክ አስመልክቶ ነብያችን አለይሂ ሰላቱ ወሰለም ሲናገሩ أن النبي صلى الله عليه وسلم قال لو لم يبقى من الدنيا إلا يوم لطول الله ذلك اليوم بزش دنيا لاي عندك انكم بكرالو الله يرزماتال من لما درج حتى يبعث فيه رجلا مني او من اهل بيتي كني هنا ويم كبيت سبي هنا سو سايلكالو يواطئ اسمه اسمي سمو كسمي غارا تمسا ساينو مالتم سمو محمد نو واسم أبيه اسم أبي يا أبات سم اند أبات سم نو مالتم محمد ابن عبد الله تبلو يتطرال مالت نو خلقه كخلقي قصتاو ينين قصتاي مثل اللالو خلقه ليس كخلقي سنم اكبارو جن የኔን ስነ ምግባር መሳይ አይደለም አሉ። ይህም ማለታቸው እንግዲህ ማህዲ ምንም ያህል ጥሩ ስነ ምግባር ቢኖረው የረሱልን ሰለላሁ ዐለይሂ ወሰለም አኽላቅ የሚያክል አይደለም ማለታቸው ነው። አላህ እንግዲህ በቁርአኑ ላይ ምን እንደገለጸው ኢነከ ለዐላ ኹሉቅን ዐዚም አንተ ወደር በሌለውና ከፍተኛ በሆነው ስነ ምግባር አኽላቅ ላይ ነህ ያለኸው ብሎ አላህ መስክሮላቸዋል ማለት ነው። ሐዲሱም ሲቀጥል የምለኡል አርደ ቅስጠን ወዐድላ ከማ ሙሊአት ዙልመን ወጁራ ምድርን እኩል የሆነ ፍትህና እኩልነትን ያሰፍናል ምድር በበደልና በክፋት ከተሞላች በኋላ አሉ። ኢማም ማህዲ እንግዲህ ሲመጡ አሁን በሙስሊሙ ላይ የሚሰራው ግፍ ይቆማል፣ እኩልነት ይሰፍናል፣ ፍትህ ይሰፍናል፣ ሁሉም ቦታ ሰላም ይወርዳል ማለት ነው። ይህ ረሱል ሰለላሁ ዐለይሂ ወሰለም ይላካል ያሉት ማህዲ ያስቀመጡለት መስፈርቶች አሉ። ሺዓዎች ይመጣል ብለው ከሚሰብኩት ማህዲ ሙሉ ለሙሉ እንደሚለይ በዑለማው ስለተገለጸልን እኛ ሙስሊሞች እንግዲህ ረሱል ሰለላሁ ዐለይሂ ወሰለም የነገሩንን መስፈርቶች መዘንጋት የለብንም ማለት ነው። የየውመል ቂያማ ተናንሾቹ ምልክቶች ታይተው ሲያልቁ ከዚያ ቀጥሎ የሚከሰተው የቂያማ ቀን ተላልቆቹ ምልክቶች ናቸው። ይህም ምልክት አንዴ ከጀመረ ቂያማ እስኪቆም ድረስ በተከታታይ ሳይቋረጥ ይታያል። ከነዚህ ከታላላቆቹ ምልክቶች ውስጥ አንደኛው ከታየ የተውባ በር ስለሚዘጋ ማዕሲያ ሲሰራ የነበረው እንደዚሁ ደግሞ ካፍርም የሆነ ፋስቅ የተውባ በር ይዘጋባቸዋል ማለት ነው። ስለዚህ አንድ ሙስሊም ቂያማው የሚጀምረው የሞተ ጊዜ ሲሆን በሚቻለን መጠን ከማዕሲያ መቆጠብ፣ ማዕሲያ ይሰራ የነበረ ከማዕሲያው በቶሎ ተውባ ማድረግ አለበት ማለት ነው። ከመሞታቸው በፊት አላህ ተውባን ከሚያገኙ ሰዎች አንዱ ያድርገን። ረሱል ሰለላሁ ዐለይሂ ወሰለም ዝላ ሲያስጠነቅቁን እተቁናረ ወለው ቢሽቅ ተምራ እሳትን በግማሽ ተምር እንኳን ቢሆን ተከላከሉ አሉ። ፈመን ለም የጅድ ፈቢከሊመትን ጠይባ ግማሽ ተምር ካላገኛችሁ በመልካም ንግግር እሳትን ተከላከሉ አሉ። ይህም ማለት በግማሽ ተምር አላህ ባሪያውን ከእሳት የሚያድነው ከሆነ ከዚህም የበለጠ ሐሰናቶች ሞልተው ሳለ በተገኘው ሷሊሃት ስራዎች ራሳችንን ከእሳት ለማዳን መሞከር አለብን ማለት ነው። አላህ እዚህ ላይ ሲያስታውሰን فمن يعمل مثقال ذرة خيرا يراه የብናኝ ክብደት ያክል መልካምን ስራ የሰራ ሰው አኺራ ላይ ያገኘዋል አለ። ومن يعمل مثقال ذرة شرا يراه የብናኝ ክብደት ያክል ክፉን የሰራ ሰው አኺራ ላይ ያገኘዋል ብሎናል። የአላህ ባሪያ በዱንያ ላይ አንዲት ትንሽ መልካም ስራ የሰራ እንደሆን አላህ ዘንድ ተመዝግቦ ይቀመጥለታል። እንደዚሁ ደግሞ አንዲት ትንሽ ማዕሲያ የሰራ እንደሆን አላህ ዘንድ ይጻፍበታል። ሆነም ረሱል ሰለላሁ ዐለይሂ ወሰለም እንደተናገሩት እነል አብደ ለይተከለሙ ቢከሊመት ሚን ሪድዋንላህ የአላህ ባሪያ በአንድ አላህን በሚያስተስት ንግግር ይናገራል አሉ። ላዩልቂላሃ ባል ይህንንም ንግግር ሲናገር ሳያስበውና ሳያመዛዝን ነው የሚናገረው አሉ። የርፈዑሁላሁ ቢሃ ፊል ጀና አላህ በዚህ ንግግሩ ወደ ጀነት ከፍ አድርጎ ያነሰዋል ወይም ጀነት ያስገባዋል አሉ። وَإِنَّ الْعَبْدَ لَيَتَكَلَّمُ بِكَلِمَةٍ مِّنْ سَخَطِ اللَّهِ يَا اللَّهِ بَارِيَا بَعَنْدَ اللَّهِنِ بَمْيَاسْ قُطَّانِ قِقِّرِ يَنَّاقِّرَ اللَّهُ لَا يُلْقِي لَهَا بَالْ يَهِنَّنَمْ نَقِقِّرْ سِنَّاقِّرْ سَايَا سِبَوْنَا سَايَا مَّزَازِنَوْنَا وَيَمِّنَّاقِّرَ اللَّهُ يَهْوِي بِهَا فِي جَهَنَّمْ يَهِمْ سَوْ يَهْنَقِقِّرُ ሳይታወቀው ጀሀነም እሳት ውስጥ ጠልፎ ይከተዋል ወይም ይወረውራዋል አሉ። ሁላችንም የምናውቀው ሐዲስ በዝሙት ስራ ላይ የተሰማራችው ዛኒ የሆነችው ሴት አንድ ውሻ የውሃ ጥም ሊገለው የውሃ ጉድጓድ ዳር ሆኖ አፈሩን ሲልስ ታየዋለች። فسقت الكلب فغفر الله لها وهو اتطاچونا وشاون وهو اتطاچونا الله بزي سراوا ماسياوا مروات جنت اسكباتالو سلازي عند مسلم مجمريا يميسراون خير سرا لا الله بلو مهون علبت ሁለተኛው ደግሞ يميسراون خير سرا تنش نو بلو مناق يلبتم ለዚህም ነው ረሱል ሰለላሁ ዐለይሂ ወሰለም እተቁናረ ወለው ቢሽቅ ተምራ በግማሽ ተምር እንኳን ቢሆን የጀሃነምን እሳት ተከላከሉ ያሉት። በሌላ በኩል እንደዚሁ አንድ ሙስሊም የሚናገረውንና የሚሰራውን ስራዎች ማመዛዘንና ይህ ነገር አላህን ያስደስታል ወይም ያስቆጣል በማለት ማመዛዘን አለበት። አሁንም በሐዲስ ላይ እንደተነገረን ሴትየዋ فدخلت فيها النار እሳት ገባች አለ ረሱል ሰለላሁ ዐለይሂ ወሰለም። እሳት የገባችበት ምክንያት ድመቷን አስራ በረሃብ ስለሞተች ነው። لا هي اطعمتها ولا سقتها اذ حبستها ያኔ አሰረቻት ጊዜ አላበላቻትም ወይም አላጠጣቻትም አሉ። ወላ هي تركتها تاكل من خشائش الارض ወይም ደግሞ ድመቷን ለቃት ከመሬት ፍርፋሪ ለቃቅማ እንድትበላ አልተወቻትም አሉ። በዚህ ስራዋ እንግዲህ ጀሃነም እሳት ገባች ማለት ነው። እዚህ ላይ አንድ ተዝ የሚለኝ አላህ በሁሉም ጥቃቅን ነገር እንደሚጠይቀን ያስረዱ የነበሩት ታላቁ ዓሊም ሼክ ራቲብ ናቡልሲ በአንድ ደርሳቸው ላይ ሲናገሩ በዘመናችን ከታየው ቅሳ ውስጥ አሉ አንድ ሰው ሚስቱ ሁለት ህፃናቶች ትታለት ሞታለች አሉ። ይህም ሰው ከጊዜ በኋላ ሌላ ሴት ያገባና እርሷም ሶስት ልጆች ወልዳለት እነዚያን ሁለቱን ልጆች አንድ ላይ አድርገው እያሳደጉ ሳለ ይህችም ሴት በድንገት ታማ ትሞታለች። አሁን ባለም ልጆችን በጣም ያዝናሉ። ነገር ግን የዚህ ሴት እህት ልጅ በጣም ሙተደይንና አላህን በጣም የሚፈራ ተቅይ የሆነ ወጣት ልጅ በአክስቱ በድንገት መሞት ከሁሉም የበለጠ ያዝናል። ከጥቂት ቀናት በኋላ የዚህ ወጣት ልጅ ሐዘን ወደ ፍርሃትና ስጋት ይለወጣል። ሱብሃንአላህ። አክስቱም በህልሙ በእሳት ስትቀጣጠል ያያታል። መጀመሪያ ቀን በጣም አስደነገጠው። አሁን ይቺ አክስቱ በየቀኑ በህልሙ በእሳት ስትቀጣጠል ያያትና ምን ነው ምን አጥፍተሽ ነው ብሎ በህልሙ ይጠይቃታል። ምንም አይነት መልስ አትመልስለትም። ነገሩ ሲደጋገምበት አንድ ቀን ተነስቶ ባሏን ሄዶ ይጠይቃል። የሴትዮዋን ባል ስለ ሞተችው ሚስቱ ካለ ኸይር ምንም እንዳላየባት ይናገራል። የእርሷንም ልጆች ከዛችኛዋም ሴት የተወለዱትን ልጆች እያንዳንዳቸውን ጠርቶ ስለ እሷ ጉዳይ ምንድን ነው የምታውቁት እያለ ቢጠይቃቸው ምንም አጥጋቢ መልስ ያጣል። ከጊዜ በኋላ አንድ ቀን የዚህ ልጅ አክስት ነጭ በነጭ ለብሳ የተለየች የወጣት ሴት መልክ ይዛ ኑር በኑር ሆና በህልሙ ትመጣለች። እስከ ዛሬ በእሳት ስትቀጣጠይ ነበር የማይሽ፣ ዛሬ በጥሩ በአማረና ኸይር በሆነ መልኩ ነው የማይሽ። ምስጢሩ ምንድን ነው ብሎ ሲጠይቃት አክስቱ ተናግራ የማታቀው ለመጀመሪያ ጊዜ ስታናግረው ልጄ ሆይ እስካሁን አላህ የተቆጣብኝና ስቀጣበት የነበረው ጉዳይ የኩባያው ጉዳይ ነው በማለት ወዲያው ተሰወረች። ልጁም ከእንቅልፉ ባንኖ የምን ኩባያ እያለ ሲያሰላስል ዋለ። የምን ኩባያ ነው? ማታ ላይ አሁንም ወደ ባሏ ቤት ሄዶ ሲጠይቅ ምንም አይነት መልስ ያጣል። ልጆቹን ሲጠይቃቸው እነዚያ ከሌላዋ ሴት የተወለዱት ልጆች የዛን የኩባያውን ፍቺ ምስጢሩን ይነግሩታል። ወተት ስታጠጣን አሉ፣ ወተት በሰጠችን ቁጥር ለልጆቿ ኩባያውን ሞልታ ነበር የምሰጠው፣ ለእኛ ደግሞ ሁሌ ጎዶሎ ነበር የምሰጠን አሉ። ላ ሐውለ ወላ ቁወተ ኢላ ቢላሂ ልዓልይ ልዓዚም። አላህ በምን እንደሚቀጣን ስለማናውቅ ማዕስያን መናቅ የለብንም። የተውባ በር የሚዘጋው የቅያማ ትላልቆቹ ምልክቶች አንዱ ከታየ በኋላ ብቻ ሳይሆን አንድ ሰው ሊሞት ሩሁ ልትወጣ ስትል ተውባ ለማድረግ እድል አይኖረውም፣ ተውባውም ተቀባይነት የለውም። አላህ ይህንን በቁርአኑ ላይ ሲያረጋግጥልን ወለይሰት ተውበቱ ሊለዚነ ያዕመሉነ ሰይአት ሐታ ኢዛ ሐደረ አሐደሁም ልመውት። ተውባ ማድረግ የሚከጀለው ለነዚያ ሞት እስከሚመጣባቸው ድረስ ማዕስያ ሲሰሩ ለነበሩ አይደሉም። قال إني تبت الآن وللذين يموتون وهم كفار بموت أفاف بهونو جزي أهون توبا أدركو يميلونا كفر لايم هونو يميموتو كهاديوج توبا تشو مقبول أيهون مال سبحانه وتعالى أولئك أعتدنا لهم عذابا أليما لنزهم ما يمتا سامما ونقطع تأزغاشتن الله جوالا لسبحانه وتعالى يهما لتنجدي يتوبا بر كالهو لتكزي بستكر برواي زغا سويو لموسيا تعترنا كاكياما ملكت يمجمرا وملكت كتايا يتوبا بر زغا በቂያማ ተላልቆቹ ምልክቶች ቀደም ተከተል ላይ ዑለማዎች ተለያይተውበታል። ሆኖም አዛኛው ዑለማዎች በጀመሩበት ስንጀምር የየውመል ቂያማ ታላቁ ምልክት መጀመሪያ ይሆናል ተብሎ የሚታሰበው የፀሐይ ከመዕራብ መውጣት ነው። ሰዎች ማታ ተኝተው ጧት ሲነሱ በምስራቅ በኩል ሰማዩን ጀንበሩን ሲያዩ ምንም ነገር የለም እንደዛው እንደጠቆረ ነው። በመዕራብ በኩል ግን ፀሐይ ሊወጣ ጀንበሯን ያያሉ። ይህንንም በሚያዩበት ጊዜ የረሱልን ሰለላሁ ዐለይሂ ወሰለምን ሐዲስ በማስታወስ የቂያማ ቀን መድረሱን ያረጋግጣሉ። ረሱል ሰለላሁ ዐለይሂ ወሰለም ምን ብለዋል? ላ ተቆሙ ሰዓቱ ሐታ ተጥላ ሸምሱ ሚን መግሪቢሃ፣ ሰዓቲቷ አትነሳም ፀሐይዋ በምዕራብ በኩል ሳትወጣ በስተቀር አሉ። ፈኢዛ ረአሃ ናሱ አመነ መን ዓለይሃ፣ ይህንንም ያዩ ምእመናን ያውቋትና ያምኑባታል አሉ። ከዚያ በኋላ አላህ በቁርአኑ ላይ ያወረደውን ሲቀሩ ላ ተንፋዑ ነፍሱን ኢማኑሃ ለም ተኩን አመነት ሚን ቀብል ፈዛሊከ ልሒን፣ ያኔ ከዚያ በፊት ያላመነች ነፍስ ካሁን በኋላ ብታምን አይጠቅማትም አሉ። ያቺ ወቅት አሁን ነች፣ ፀሐይዋ በምዕራብ በኩል በምትወጣበት ጊዜ አሉ። ፀሐይም በምዕራብ እየወጣች ለአርባ ቀናት ትቆያለች። ረሱል ሰለላሁ ዐለይሂ ወሰለም አሁንም ሲነግሩን የመጀመሪያው ቀን ርዝመቱ እንደ ዓመት ወይም 365 ቀናት ትቆያለች ማለት ምንድን ነው? የመጀመሪያው ቀን ሰው ፀሐይን በምዕራብ በኩል ያያት ቀን ምሽት የሚመጣው ከ365 ቀናት በኋላ ነው። በዚያ አስደንጋጭ ክስተት ላይ አንዱ ቀን ርዝመት የዓመት ያህል ይሆናል ማለት ነው። ሰዎች በጣም ይደናገጣሉ። ለ365 ቀናት ሌሊት የሚባል ነገር አያዩም። ሰዎች ኑሮዋቸው፣ ልማዳቸው ይዛባል። ፍርሃትና ጭንቀት ምድር ላይ ይሰፍናል ማለት ነው። አሁን ከ365 ቀናት በኋላ ለመጀመሪያ ጊዜ ሌሊት ይመጣል። የሁለተኛው ቀን ፀሐይ በምዕራብ በኩል ስትወጣ የወር ያህል ትቆያለች። አሁንም ለወር ያህል ለ30 ቀን ያህል ሌሊት የሚባል ነገር የለም። በሶስተኛው ቀን ደግሞ የሳምንት ያህል ትቆያለች። ከአራተኛው ቀን ጀምሮ ቀናቶቹ 40 ቀን እስኪደርስ ድረስ ኖርማል ቀን ይሆናል ማለት ነው። ቀንና ሌሊቱ እኩል እየሆነ ይመጣል ማለት ነው። ግን ፀሐይ በምዕራብ በኩል መግባቱን ትቀጥላለች ማለት ነው ለ40 ቀን። ሰሃባዎችም ይህን ሐዲስ ከሰሙ በኋላ አንድ ቀን የዓመት ያህል የሚረዝም ከሆነ ሰላታችንን እንዴት ነው የምንሰግደው በማለት ይጠይቃሉ። ሱብሓነላህ፣ ተመልከቱ። ከዚህ የምንማረው ነገር አለ። ሰሃባዎቹ ያ ቀን እንደዛ በሚረዝምበት ቀን ለ365 ቀናት ያህል በሚረዝምበት ቀን የፈሩለት ነገር ስለ ስራቸው አይደለም፣ ስለ እንቅልፋቸው አይደለም፣ ስለ ልጆቻቸው አይደለም፣ ስለ ሌላ ነገር አይደለም፣ ስለ ሰላት ነበረ። ያንን ቀን እንዴት አድርገን ነው የምንሰግደው ሰላታችንን ብለው ረሱል ሰለላሁ ዐለይሂ ወሰለምን ጠየቁ። እርሳቸውም ሲመልሱ አቅድሩ ሊሃዘል የውም ቀድራ፣ ለነዚህም ቀናት በግምት እያደረጋችሁ ስገዱ አሉ። የሚቀጥለው የዮመል ቂያማ ታላቁ ምልክት ሰውን የምታናግር እንስሳ ትወጣለች አሉ። ይህንንም አላህ በቁርአን በሱረቱ ነምል ላይ ሲነግረን አኽረጅና ለሁም ዳበተ ምን ልአርድ ትከልምሁም፣ የምታናግራቸውን እንስሳ ከምድር ውስጥ አወጣንላቸው አለ። ሌላው የዚህች እንስሳ ስም ጀሳሳ ይባላል። ይህች እንስሳ ጀሳሳ የተባለችበት ምክንያት ምድርን አንድ ሳታስቀር ታዳርሳለች። ይህም ከአንድ ቦታ ወደ አንድ ቦታ ስትዘዋወር እግሯን የምታሳርፈው ዓይኗ ያረፈበት ከአድማስ ባሻገር ነው። ይህች እንስሳ ምድር ላይ የምትቆየው እንግዲህ አሁንም ለ40 ቀናት ነው። መጀመሪያ ከየመን ትወጣና መካ ትገባለች። ከእርሷም ጋር የነቢዩላህ ሙሳን በትርና የነቢዩላህ ሱሌይማንን ቀለበት ይዛ ትዞራለች ተብሏል። ሙናፊቆችንና ካፍሮችን በነቢዩላህ ሙሳ በትር ፊታቸውን ስትነካ ፊታቸው ይጠቁራል አሉ። ሙስሊሞችንና ሙእሚኖችን በነቢዩላህ ሱሌይማን ቀለበት ስትነካቸው ደግሞ ፊታቸው ያበራል ተብሏል። በዚህ ዘመን ሰዎች በስማቸው መጠራራት ይቆምና መጠራራት በሚፈልጉበት ጊዜ ያ ሙእሚን ያ ካፍር እየተባባሉ ይጠራራሉ ተብሏል። ስለዚህ ቸንስሳ ረሱል ሰለላሁ ዐለይሂ ወሰለም በሐዲሳቸው ለሶሃባዎቹ ከገለጹ በኋላ ተሚም ዳሪ የተባሉ ሰው ከዚህ ሐዲስ በኋላ በጥቂት ቀናት ከሌሎች 30 ክርስቲያኖች ጋር መተው ካሰለሙ በኋላ መንገድ ጉዞ ላይ የገጠማቸውን ተናገሩ። አንድ ቀን ረሱል ሰለላሁ ዐለይሂ ወሰለም ለሰላት ሰዎች እንዲሰበሰቡ ካዘዙ በኋላ ሚንበር ላይ ወጥተው ሁሉም ሙሰላውን እንዳይለቅ ባለበት ይቀመጣሉ። ከዛ በኋላም አተድሩነ ለመጀማዕቱኩም قالوا الله ورسوله اعلم ለምን እንደሰበሰብኳችሁ ታውቃላችሁ ወይ ብለው ሲጠይቁ አላህና ረሱሉ ያውቃሉ ብለው መለሱ። ረሱል ሰለላሁ ዐለይሂ ወሰለም ሲናገሩ ኢኒ والله ما جمعتكم لرغبة ولا لرهبة والله እኔ እናንተን የሰበሰብኩት የምትወስዱትን ላከፋፍላችሁ ወይንም ደስ የሚነገር ልነግራችሁ አይደለም ወይም ደግሞ ጦርነት ልንገባ ነው በማለት ላስፈራራችሁ አይደለም አሉ። كان رجلا نصرانيا فجاء فبايع واسلم ተማም ዳር የተባለው ክርስቲያን ሰው መጥቶ ቃል ገብቶ አስልሞ ነበር። وحدثني حديثا وافق الذي كنت حدثتكم عن المسيح الدجال ስለ መሲህ الدجال ከነገርኳችሁ ሐዲስ ጋራ የሚመሳሰል ነገር ነግሮኛል አሉ። ከሰላሳ ሰዎች ጋር ሆኖ መርከብ ተሳፍሮ ሳለ አሉ ለወሪያህ المعبل አስቸግሯቸው ከመርከቡ ወርደው ቅርብ ወደ ሆነው ደሴት ገባሉ። ከመጠን በላይ ጸጉር የበዛባት እንስሳ አገኘቻቸው አሉ። لا يدرون ما قبله من دبره من كثرة الشعر ከጸጉሩም ብዛት የተነሳ ከጸጉሯም መብዛት የተነሳ ፊቷንና ሐዋላዋን መለየት አቅቷቸው ነበር አሉ። فقالوا ويلك ما انت ويغدش انشي دغمو مندنش فقالت انا الجساسه اني جساسه نني አለቻቸው። እንደ ሰው ልጅ መናገሯም አስደንግጧቸው አስገርሟቸው። ومل جساسه جساسه ማለት ምን ማለት ነው ብለው ሲጠይቋት قالت ايها القوم انطلقوا الى هذا الرجل في الدير እናንተ ሰዎች ይልቅ እዚ ጨፌ ውስጥ ወደሚገኘው ሰው ቶሎ ብላችሁ ሂዱ አለች። فإنه إلى خبركم بالأشواق እርሱም የእናንተን خبر ለመስማት በጣም ጓጉቷል አለች። قال لما سمت لنا رجلا فرقنا منها أن تكون شيطانا ይህች ሸይጣን ሳትሆናት ቀርም ብለን ሸሽተናት ወዳለችው ቦታ ሄድናሉ። እርሷን ጥለን ሰውየው ይገኛል ወዳለችን ቦታ በፍጥነት አመራናሉ። አሁን ከዚህ ሐዲስ እንግዲህ የምንረዳው ጀሳሳ የምትባለው እንስሳ መታ ሰውን አናግራለች ማለት ነው። ይህች ጀሳሳ እንግዲህ በረሱል ሰለላሁ ዐለይሂ ወሰለም ተገኝታ ሰውን አናግራለች ማለት ነው። ነገር ግን በየውመል ቂያማ መልእክት ጊዜ እንደገና ትወጣና ዓለምን በሙሉ ታዳርሳለች ማለት ነው። አሁን እነዚህ ሰዎች ይህችን ሸይጣን ሳትሆን አትቀርም በማለት እርሷን ጥለን ሰውየው ይገኛል ወዳለችን ቦታ በፍጥነት አመራናሉ። ጨፌ ውስጥ ሲገቡ ማንን ነው የሚያገኙት? ምን ሲላቸዋል? የዚህን ሐዲስ መጨረሻ የምናየው ኢንሻአላህ በሚቀጥለው ሳምንት ይሆናል። ሱብሃነከ اللهم وبحمدك اشهد ان لا اله الا انت استغفرك واتوب اليك والسلام عليكم ورحمه الله وبركاته.